فكلوا منها حيث شئتم رغدا نازاي كتماو استغبتاچو سيابقا فوسطوا كميگنيو يمغب عينت بسفات تمغبو علاچو انغري اغريتو لملم بتام بالا بزو طغا نبرچنا እዛ ስትገቡ አስደስታቸው ሆኑ የተለያዩ ምግቦች ተሞልተው ታገኛላችሁና በሰላም ገብታችሁ መደሰት አለባችሁ። እናንተ እንደምትገምቱትና እንደምትፈሩት ብዙ መከራና ችግር አጋጥማችሁም ጦርነቱም ብዙ የሚመክት አይደለም። ሰዎች ፈርተው በቀላሉ ይለቃሉ። የዛ ጊዜ ገብታችሁ አገሪቱ ውስጥ ያለውን ጸጋ መደሰትና መመገብ ብቻ ነው ያለባችሁ። ወድኹሉል ባበ ስጀዳ እና በሩን ለጌታችሁ የምትጋና ስግደት ያደረጋችሁ ግቡ። ከላው ላይ ስትደርሱ አላህ አገሪቱን በነስር ስለሰጣችሁ የምትጋና ስግደት ያደረጋችሁ አንገታችሁን ዝቅ አድርጋችሁ በተስና ግቡ አልናቸው ይላል። ወቁሉ ህጥወቱን ቀደም ሲል ደግሞ በቀላሉ መግባት የሚቻለውን ቦታ እነሱ በመፍራት የተለያዩ ምክንያቶችን እየደረደሩ በመቆየታቸው ወንጀል ሰርተው ነበርና ለዛ ቀደም ሲል ለፈጸማችሁ ስህተት የታችን ይቅር በለን ብላችሁ የምህረት ጥያቄ አብዙ አላችሁ። መጣለቱና አንተ ፍጠዱኑ በና ምን ጠይቅ ነገር ቢኖር ወንጀላችንን እንድትሰርዝልንና ጥፋታችንን ይቅር እንድትለን ነው ይያላችሁ ግቡ በማለት አዘዝናቸው ይላል። ይሄንን ካደረጋችሁ ነፍር ለኩም ኸጣያኩም እስከዛሬ የፈጸማችኋቸውን ስህተቶቻችሁን ሁሉ እንምርላችኋለን አላችሁ። ወሰነዚዱል ሙህሲኒን እንዳውም ከዚህ በኋላ አቋማችሁን አስተካክላችሁ መልካም የምትሰሩ የሆነ እንደሆነ ከናንተ መልካም ፈሪዎችና በጎ አድራጊዎች የሆኑትን ባሮች ወንጀል በመማር ብቻ ሳልወሰን በደረጃ እንደማሳድጋቸውና እንደምጨምርላቸው ነው በማለት አላህ በዲንም በዱንያም የተሻለ ሁኔታ እንደሚሰጣቸው ቃል ገብቶላቸው ነበር። ይህን ሁሉ ባደረገበት ጊዜ ግን የነሱ ምላሽ ምን ነበር ብትል ፈበደለ ለዚነ ዘለሙ እነዛ ግፈኞች የሆኑ እስራኤላውያን ከጌታቸው የተሰጣቸውን የመመሪያ ቃል ቀውለን ገይረለዚ ቂለለሁም የተባለውን ቃል ባልታዘዘው በተቃራኒው ቀየሩትና ተኩት ይላል። ማለትም እንግዲህ ቁሉ ህጥወቱን ምህረት ስጠን ወንጀላችንን ሰርዝልን የሚለውን ዱዓ እየደገሙና ይህንን እያዜሙ እንዲገቡ ቢታዘዙ በዛ ፈንታ ህጥወቱን ፊሸኢረቲን በጥቁር ፍልቻ ስን የስንዴ ፍሬዎች ስጠን እያሉ የመሳለቂያ ቃላቶችን እያዜሙ ገቡ ይባላል። ከማበደሉ ፊዕለን ፍራው ተግባሩን እንደቀየሩት ሁሉ ስጁድ እያደረጋችሁ ግቡ የሚለውን ደግሞ ቁሞ መግባትን ጠልቶ ነው አሉና እንደ ቆማጣ በቂታቸው ተወዝፈው እያንፏቀቁ ገቡ ይባላል። እና አላህ ሱብሃነሁ ወተዓላ አንገታችሁን ዝቅ አድርጋችሁ በተትና እንዲሁም ደግሞ ስጁድ ሹክር እያደረጋችሁ በቃላችሁም እስትግፋር እያደረጋችሁ ግቡ ይላቸዋል። የዚክሩን ቃላት በተቃራኒ ቃላት ህጥወቱን ፊሸኢረቲን በሚለው ስጁድ ያድርጋችሁ ግቡ የሚለውን ደግሞ በቂታቸው ተወዝፈው እያንፏቀቁ በመግባት ቃሉንም ተግባሩንም በተቃራኒው ለውጠውና ተክተው ገቡ ይላል። በዚህ መልክ እንግዲህ ሲያሾፉና ሲሳለቁ ጊዜ አላህ ሱብሃነሁ ወተዓላ ተቆጣባቸውና ፈአንዘልና አለልዲነ ዘለሙ እነዚህ በደለኞችና ግፈኞች በሆኑት ህዝቦች ላይ ሪዝ ምንሰማ ከወደ ሰማይ የሆነ መቅሰፍታዊ ቅጣት አወረርንባቸው ይላል። ቢማ ካኑ የፍቁን ከኔ ፍቃድ የሚያምጹና የሚያፈነግጡ በመሆናቸው ታቢያ። እንግዲህ ይሄንን አይነት መመሪያ በተቃራኒው አድርገው ዚክር ያረጋችሁ ግቡ የሚለውን ያው የቀልድና የመሳለቂያ ቃል ስጁድ ያርጋችሁ ግቡ የሚለውን እያንፋቀቁ በመግባታቸው ሰበብ ጌታቸውን አስቆጡና ወዳውኑ እንደ ንፋስ በሽታ ያለ ነገር ወረደባቸውና በአንድ ሰዓት ውስጥ 70 ሺህ የሚሆን ሰው አለቀባቸው ይባላል። ከዛ በኋላ ተደናግጠው እንደገና ተውባ አደረጉ። ነብዮቹም ዱዓ በሚያደርጉበት ጊዜ ወዳውኑ ልቂቱ እንዲቆም ተደረገና የተረፉት ሰዎች እንዳለው በቀላሉ ገብተው አገሪቱን ለመቆጣጠርና የደስታ የጸጋ ኑሮ ለመጀመር ቻሉ ማለት ነው። ይህን ሁሉ ለታ እንግዲህ የዋለላቸው እነሱ አንድ ቀን እንኳ ለጌታ ታማኞች ሆነው በቅንነት የሚፈልግባቸውን ነገሮች ሲያከናውኑ አይታዩም ሙኻለፋት ያደርጉ እንጂ ማለት ነው። እንደገና በሌላ ወቅት ደግሞ ወይድ ተስካ ሙሳ ለቀውሚሂ ነብዩላህ ሙሳ ለወገኖቹ ለእስራኤላውያን ውሃ እጥረት ደርሶብናልና እባክ ውሃ ስጠን ብሎ በጠየቀ ጊዜ የነበረውን ሁኔታም አንሳና አውታላቸው ይላል። ፈቁል ነድሪ ቢአሳከል ሐጀር እና ውሃ ቸገረን ብለው ነብዩላህ ሙሳ ሲጠይቁ ከዚህ ያለው እንዲንጋ በዘንግህ ምታው ብለን አዘዝነው ይላል። فانفجرت من وتنتا عشرتا عينا فتزازو مسرس دنگاون بزنگاشتو سيموتو كزيه كزاك قوم دنگا زوريهون باسراه لتبوتا لكند تكفت بوانبوا وهاو فندائلا نا سراوي تاكتو باسراه لتبودين نبرا يمين مراو يتلي ايو ياسراه لتنقدوش ينبي الله يعقوب لجوش اسراه لتناكتو ينزاه اللو يجيان داندو لجراسي وهنا الزرف زريان براونا بزا زرف يورده بيهرسب نبرا እና አሁን ነብዩ ላህ ሙሳ በተላኩበት ጊዜ ለእያንዳንዱ ብሔረሰብ ተጠሪ አድርገውላቸው ነበር ነጭ ማለት ነው። እነዚህ እንግዲህ 12ቱ የቡድን መሪዎች ወሃው አንድ ቦታ ወይም በሁለት ቦታ ቢፈልቅ እኔ ቀዲም ይያሉ እየተናፈጉ እንዳይበጣበጡ በማሰብ አንድ ጊዜ ድንጋውን ሲመቱት ዙሪያውን ረድፍ ነበረውና በእያንዳንዱ ረድፍ አራት አራት ምንጭ ፈነዳ ይባላል። እና 12ቱ ሁሉ ቡድኖች በየግንባራቸው በያቅጣጫቸው ፈነዳላቸውና ሁላቸውም በቀላሉ ውሃውን ለማግኘት ቻሉ ማለት ነው። ቀዲ አሊመ ኩሉ ኡናስ ይመሽረበሁም በነብዩላህ ሙሳ መሪና አስተባባሪነት እያንዳንዱ ክፍል የመጠጫ ድርሻውን አወቀ ማለት ነው። ኩሉ ወሽረቡ ሚርስኢላ እና ቀደም ሲል የተሰጣቸው የምግብ አይነት መንና ሰልዋ ወርዷል። እንደገና ደግሞ አሁን ውሃ ፈለቀላቸው አላህ ሱብሃነ ወተዓላ ካዘጋጀላቸው ሲሳይ ብሉ ጠጡ ተብለውም ተጋበዙ ማለት ነው። ወላ ተአተው ፊል አርድ ሙፍሊን አሁን የምትጠይቁት ነገር ሁሉ ስለተሟላላችሁ ካሁን በኋላ ግዴታችሁን መወጣት እንጂ በመሬት ላይ አጥፊዎች ሆናችሁ እንዳታበላሹ የሚል ማስጠንቀቂያም ደረሳቸው። ግን ቢያስጠነቅቋቸው ምነሱ የሚመለሱ አልነበሩምና በጥፋታቸው መቀጠላቸው አልቀረም ማለት ነው። وإذ قلتم يا موسى لن نصبر على طعام واحد فادع لنا ربك يخرج لنا مما تنبت الأرض من بقلها وقثائها وفومها وعدسها وبصلها قال أتستبدلون الذي هو أدنى بالذي هو خير اهبطوا مصرا فإن لكم ما سألتم وضربت عليهم الذلة والمسكنة وباءوا بغضب من الله ذلك بأنهم كانوا يكفرون بآيات الله ويقتلون النبيين بغير الحق ذلك بما عصوا وكانوا يعتدون وإذ قلتم يا موسى لن نصبر على طعام واحد عندنا يهل تياك أشو كتموا اللالا شو وعلا أنت نبي الله موسى وي إنيا أنت بامت أهلن بان دينت مكف متاجس هنك لمي على أشو مهن أشو نما التوسو بلا شويلة نعم بكبونجري ولتا ينت نبرا من الناس روا مار الناس قاية مسترنا قر نبرا ግን ሁለቱም በጣፋጭነት ተመሳሳይ ባህሪ ስላላቸው በእነዚህ በጣፋጭ ምግቦች ብቻ አንወሰንም በማለት እንደውም ምግቡ ጥሩ እና የማያደክም የማያለፋ መሆኑ እንዲአይብ ተቆጠረና እኛ በዚህ በጣፋጭ ምግብ ብቻ ተወሰነን መኖር አንፈልግም በማለት ተቃውሞ አነሳችሁ ይላል። ፈድዑ ለና ረበክ ስለዚህ ጌታን ጠይቅልን ይኽሪጅ ለና ሚማቱን ቢቱል አርዱ ሚን በቅሊሃ ወቂታሃ ወፉሚሃ መሬት ከመታበቅለው ቅጠላቅጠልና ያትክልት አይነት እንዲያመጣልን ጠይቅልን አሉ። እንግዲህ የርጉምነታቸው ምንም የማያለፋና የማያደክም እጅግ ጣፋጭና አስደሳች የሆነ ጣፋጭ ምግብ እየመጣላቸው በዚህ በቆሲ አካባቢ የሚበቅሉ የተለያዩ ቅጠላቅጠሎችን እንደ ጎመን እንደ ሰላጣ እንደ ጦስ ያሉትን ነገሮች እንዲተኩላቸው ፈለጉ ማለት ነው። እና በቅል የሚባለው እንግዲህ የተለያዩ ቅጠላቅጠሎች በአትክልት ቦታ የሚመጡ ያጠቃልላል ማለት ነው። ወቂታ ያ በተለይ ዱባ አሉ። ስጋና ማር የሚመጣላቸው ሰዎች በዛ ፈንታ እንደገና ዱባ ተመኙ ማለት ነው። ወፉሚያ እንደገና ደግሞ ነጭ ሽንኩርት ወይም ስንዴ ማለት ነው። ሁለት አይነት ትርጉም ይኖረዋል። ወአደፊያ ከምስሩ አይነት መሬት ከመታበቅለው የምስር አይነት ይላል። ወበሶሊያ ከቀይ ሽንኩርት እነዚህንና የመሳሰሉትን የአትክልት ወይም የጓሮ ቅጠላቅጠሎችን አስፈቅድልን እንጂ አንተ ቀደም ሲል ያስፈቀድከው ምግብ ሰለቸን አሏቸው። የዚህ ጊዜ ነቢዩላህ ሙሳ በጣም ገረማቸውና መቼም ምክንያት ነው የሚፈልጉት ማለትን ስላወቁ ወቀሳ ቀረቡ። ቃል አተስተብድሉን አለዚ ሆ አድና ቢለዚ ሆ ኸይር የተሻለና የተመረጠ ጣፋጭ የሆነውን ምግብ እናንተ በተቃቀሳችኋቸው የጓሮ ቅጠላቅጠሎች በወራዳውና በደካማው ልትተኩ ትፈልጋላችሁ ማለት ነው። በጣም አዝናለሁኛል። የኛው ምግብ ማንም ሰው እንኳን በነጻ ቀርቶ ለፍቶ ወጥቶ ወርዶ ሊያገኘው የማይችል በቀጥታ ከጌታ የሚመጣ ጣፋጭ ጸጋ ሆኖ ይያለ። እናንተ ግን እነዚህ የጓሮ ምናምንቴዎችን በዛ ፈንታ እንዲተካላችሁ ትጠይቃላችሁን አሏቸው። እሪጡ ምስራ አሁን እኛ ይሄድ ይተካልን ይሻላል ሲሉ ግዜ እንግዳውማ እናንተ የምትሏቸው የጓሮ አትክልቶች የሚገኙት በኮሲ በለም ቦታ ነውና እዚ ባዶ በረሃ ስለማይረሙ እነዚህ አይነቅጣሎች ግዴታችሁን ተወጣችሁ ወደ ከተማ ቦታ መውረድ አለባችሁ አሏቸው ይባላል። እና እንግዲህ እነሱ ይሄን ጥያቄ ያቀረቡበት ገጠር ቆንተራማ ቦታ ላይ ሆነው ነበር። ይሄ በለምና በቆሲያማ ቦታ የሚገኝ ከተራቅጠል ነው አሁን እናንተ እየጠየቃችሁ ያላችሁ። ይሄ ደግሞ በዚህ ቦታ ሊሆን አይቻልምና እንግዲያው ተፈልጋችሁ ቶልቶሎ ዘመቻችሁን አጠናቁና ያ ወደ ከተማ ቦታ ስንደርስ እናገኘዋለን አሏቸው ማለት ነው። እዛማ ከገባን ምን ለምኑ ነው አሁን እዚሁ ነው እንጂ በማለት እነሱ ደግሞ ገተሩ ማለት ነው። ፈይነ ለኩም ማሳአቱም እዛ ከተማ ቦታ ከደረሳችሁ አሁን የምትጠይቁት ነገር ይሟላላችኋል አሏቸው ይባላል። ወይም እዛው ተነሳችሁበት ግብጽ ከተማ ስትመለሱ ነው አሁን የምትሏቸውን ከተላቅጦ ልታገኙ የምትችሉት። አሁን ግን ባዶ በረሃው ናችሁ ይሄንን ማግኘት አይቻለም አሏቸው። ወዱሪበት አለይሂም ሙዲላ እነሱ ግን የለም እዚሁ አለንበት ይምጡልን ብለው ሲያፈጡ ጊዜ አላህ ሱብሓነሁ ወተዓላ ተቆጣባቸውና ውርደትን በላያቸው ላይ አተመባቸው ይላል። ከዛ እለት ጀምረው ወራዶች እንዲሆኑ ወሰነባቸው። ወልመስከነቱ እንዲሁም ደግሞ መናጢዎችና ዲሆች ችግረኞችም እንዲሆኑ ወሰነባቸው ይላል። ስለዚህ እስራኤሎች ሀብት እንኳ ቢኖራቸው በተፈጥሯቸው መናጢዎች ሁልጊዜ እንደ ሀብታም አይደሰቱም ይባላል። ብዙ ገንዘብ እያላቸው እንደሌላቸው ተቆራምደው ተጎሳቁለው ነው የሚታዩት። እንደገና ደግሞ ልባቸው ጠባብ ነው። ብዙ ገንዘብ ቢኖርም ያለን አይመስላቸውም። ሁልጊዜ ስጋትና ጭንቀት ስስት ያጠቃቸዋል ይባላል። ወባኡ ቢገዶብ ሚነላህ እና ጌታ ይህን ሁሉ እንክብካቤና ድጋፍ እያደረገላቸው እነሱ ግን ሁልጊዜ አፍራሽ የሆነ ጥያቄ በማንሳታቸው የጌታን ጸጋና ውዴታ አትርፈው በመመለስ ፈንታ የጌታን ቁጣ ሸምተው ተመለሱ ይላል። ዛሊክ እንዲህ ሊሆን የቻለበት ቢአነሁም ካኑ የኩፍሩነ ቢአያቲላህ እነዚህ ሰዎች ወይም እስራኤላውያን የአላህን አንቀጾች የሚክዱና ወየቅትሉነ ነቢይነ ቢገይሪል ሐቅ የአላህን ነቢያት ደግሞ ያለ አግባብ የሚገሉ በመሆናቸው ነው ማለት ነው። አሁን የተጠቀሱትን ሁሉ ጥፋቶችና ወንጀሎች ከመስራታቸውን በተጨማሪ እንዲያውም የአላህን ነቢዮች ለምን ወደ ተውሂድ ጠራችሁን በማለት የገደሉበትም ጊዜ አለ። በዚህ በድርብርብ ወንጀላቸው ሳቢያ የጌታን ቁጣ ሸምተው ተመለሱ ይላል። እና ነብዮችን ያለ አግባብ የሚገሉ በመሆናቸው ሲል ለመሆኑ ነብይ በአግባብ ይገደላል እንዴ የሚል ጥያቄ ያነሳል። በእነሱ አስተሳሰብ እንኳን ለምን ገደላችኋቸው ቢሏቸው ያው አላህን ትዕዛዝ ስለነገሩን ይሉ እንደው እንጂ ሌላ የሚገደሉበት ምክንያት አይናገሩም ማለት ነው። በግልጽ ያው ንጹሃን መሆናቸውን እያወቁና እያመኑ የገደሉ አረመኔዎችና ጨካኞች በመሆናቸው ማለት ነው። ዳሊክ እና አሁን ቀደም ሲል በተጠቀሱት ጥፋቶችና ወንጀሎች ሰበብ አላህ ሱብሓነሁ ወተዓላ ይሄን ቅጣት አወረደባቸው። ሊማ ሰወካኑ ያሰዱን በተደጋጋሚ የጌታን ፍቃድ የሚያምጹና ድንበር የሚተላለፉ በመሆናቸው ሰበብ ነው አላህም በተደጋጋሚ የተለያዩ የጥፋት እርምጃዎችን ሲወስድባቸው የቆየው ነው የሚለው። እና ይሄ ሁሉ እንግዲህ ጥፋት እንደማጥፋታቸው እስራኤል የሚባል ዝር ተምድርገጥ መጥፋት ነበረበት። ግን አላህ ሱብሓነሁ ወተዓላ ባጠፉ ቁጥር የተወሰነ እርምጃ ቢወሰድባቸውም እና መለሰኛ ቅጣት ቢፈጸምባቸውም እንኳ እንደገና ጨክኖ አይጨክንባቸውም። በሌላ ጊዜ ደግሞ ተውባ ይሰጣቸዋል፣ ነብይ ልክላቸዋል። እንደዚህ እያደረገ በተደጋጋሚ በውለታ ያመጣችሁን ጌታ ባጠፋችሁ ቁጥር ርምት እያደረገ በተመለሳችሁ ቁጥር ደግሞ ምህረት እየሰጠ እስካሁን ድረስ ለዚህ ያበቃችሁ ጌታ መሆኑን አውቃችሁ አሁንም ይህን ለውለታ በመገንዘብ ለእኔ ታማኞችና ቃል ኪዳናችሁን አክባሪዎች ሁኑ በላቸው እያለ ወቀሳውንና ግሳጤውን ይቀጥልላቸዋል ማለት ነው። እና አሁን እንግዲህ የተጠቀሱት ሁሉ የተለያዩ ጥፋቶች በአንድ ወቅትና በአንድ ትውልድ የተፈጸሙ አይደሉም። እና ከመጀመሪያዎቹ እስራኤላውያን ጀምሮ እስካሁን ድረስ ያሉት በቅደም ተከተል የሚፈጽሟቸው ናቸው ማለት ነው። ግን ሲወቅስ በሁሉም ወቀሳቸው። ያለፉትንም ሁሉ እንግዲህ አባቶቻቸው አያቶቻቸው የሰሩትንም እነሱ ጥፋት ናቸው ብለው ስላልተጸጸቱ እነሱም ራሳቸው ተስማምተውባቸዋልና የራሳቸው ወንጀል በማድረግ ይወቅሳቸዋል ማለት ነው። እንደገና ደግሞ ተተኪው ትውልድ ያንኑ ተመሳሳይ ጥፋት በየጊዜው ስለሚደግም ቀደም ሲል እንግዲህ በአቶዎቹ ይህን አይነት እርምጃ እንደወሰድኩኝ አሁንም በእናንተ ላይ እንደምደግምና እንደምጨምር ተወቁና ተጠንቀቁ ለማለት ነው ማለት ነው። እና አባት ቢያጠፋው ጥፋት ልጅን አያስወቅስም የሚባለው ልጅ ከጥፋቱ ንጹህ እስከሆነና በአባቱ ጥፋት እስካመነ ድረስ ነው። አባቴ ጥሩ አድርጓል ይሄን ነገር እኔም በሆኑሮ እደግፈው ነበረ ካለ እሱም እንዳጠፋ ስለሚቆጠር ያስወቅሰዋል በማለት ነው። እና በአጠቃላይ እንግዲህ እነዚህን የተለያዩ ጥፋቶች እያነሳ እስራኤላውያንን የሚወቅሰው በአንድ መልኩ እነሱ ላላወቃቸው ሰው ንጹሐንና ቅዱሳን መስለው ስለሚቀርቡ ነቢዩን ለማታለል እኛ እኮ ነቢይነትን ለማረጋገጥ ብለን ነው እንጂ የምንከራከርህ፣ አለበለዚያ የነቢይ ደጋፊዎች ነን እኛ በታሪካችን የታወቅን ጥሩ ሰዎች ነን ይሉ ነበረ። እናንተ ታዲያ ንጹሐን ከሆናችሁ ማን ጥፋተኛ ሊሆን ነው? በተለያየ ጊዜ ይህን ያጠፋው ማን ሆነና ነው እኛ ጥሩ ሰዎች ነን የምትሉት? የምታታሉትን አታሉ ብሎ ለማጋለጥ ነው። በሌላ በኩል ደግሞ የእኛ የነቢይ ተከታይ የሆኑ ሰዎች የእነሱን የጥፋት ጎዳና እንዳይከተሉ እነሱን እንዴት እንዲያጠፋቸውና እንደቀጣቸው በማሳወቅ ለማስጠንቀቅም ፈልጎ ነው ማለት ነው። إن الذين آمنوا والذين هادوا والنصارى والصابئين من آمن بالله واليوم الآخر وعمل صالحا فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون وإذ أخذنا ميثاقكم ورفعنا فوقكم الطور خذوا ما آتيناكم بقوة واذكروا ما فيه لعلكم تتقون ثم توليتم من بعد ذلك فلولا فضل الله عليكم ورحمته لكنتم من الخاسرين ولقد علمتم الذين اعتدوا منكم في السبت فقلنا لهم كونوا قردة خاسئين فجعلناها نكالا لما بين يديها وما خلفها وموعظة للمتقين إن الذين آمنوا إن ذيها يأمنوا السئلة ما لتم يوبى نبي محمد عليه الصلاة والسلام نبي النت يأمنوا تنا يتكبلوا عشو مهاجر وشنا أنصار وش ما لتنا والذين هاجوا እነዚያም ደግሞ የይሁዳ እምነት ተከታይ ነን የሚሉት በኒ እስራኤሎችና የነሱ ተከታዮች ማለት ነው። ወነሳራ የክርስቲያኑ እምነት ተከታይ ነን የሚሉትም ወሳቢኢን ከይሁዳና ከክርስትና እምነት ደግሞ የተገነጠሉና የብቻቸው ለየት ባለ መልኩ ከዋክብቶችን የሚያመልኩ ወይም በአንድ መልኩ የነብዩላህ ኢብራሂም ተከታዮች ነን የሚሉ የሆኑ ወገኖች ቢሆኑ መና አመነ ቢላ አሁን ከተጠቀሱት የተለያዩ ክፍሎች መካከል ከዛሬ ጀምሮ በአላህ በፈጣሪው በትክክል ያመነ በመኖሩና በብቸኝነቱ ወሊውም ለአኺር በመጨረሻም ቀን ደግሞ ሙቶ መነሳትና መጠየቅን ሳያወላውል በቆራጥነት የተቀበለ ወአሚለ ሷሊሃ በተረፈው እድሜው ደግሞ ጌታው የሚፈልግበትን መልካም ሁሉ የሰራ ፈለሁም አጅሩም ለነዚህ ለተለያዩ እምነት ተከታዮች ሆነው ከቆዩ በኋላ እንደገና አሁን በመጨረሻው በእስላማዊ መርሆ ተጠቃለው ትክክለኛውን መንገድ የተከተሉ ከሆኑ ለእንዲህ አይነቶቹ አማኞችና መልካም ሰሪዎች ተገቢ ምንዳቸው አላቸው እንደ ረቢህም ጌታቸው ዘንድ ይላል። ወላ ኸውፍን አለይህም እና ቀደም ሲል በተለያዩ እምነቶች ውስጥ በነበሩበት ወቅት በፈጸሙት ወንጀል እንጠየቃለንና እንቀጣለን ብለው አይፈሩም። ወላ ሁም ያህዘኑን እንደገና ደግሞ ለትክክለኛ ንጹሃን አማኞች የሚሰጠው ጸጋ ያመልጠናልና ይጓደልብናል ብለውም እንደማያዝኑ ነው ይላል። ማለትም እንግዲህ አላህ ሱብሓነሁ ወተዓላ ነብዩ መሐመድ ከመምጣታቸው በፊት ሰዎች የተለያዩ እምነቶች ውስጥ ነበሩ ማለት ነው። አንዱ ክፍል የይሁዳ እምነት ተከታይ ነኝ ይል ነበር፣ ሌላው ደግሞ ክርስትናን እከተላለሁ ይል ነበር፣ ሌላ ደግሞ ሳቢ ነኝ የሚል ነበር። ከዛም ሌላ ደግሞ የተለያዩ ጣዖት አምላኪዎችም ሳቢዎችም ነበሩ። እንግዲህ በቆዩበት ይቆዩ ብቻ እስልምና ከመጣ ወዲህ ከተለያየ እምነት ተመልሰውና ተሰባስበው በነብዩ መሐመድ በኩል የላኩትን ፍቃድን ተቀብለውና አምነው መልካም የሰሩ ከሆኑ ትናንትና ይሁዳ ነበርክ፣ ከትናንት ወዲያ ክርስቲያን ነበርክ፣ እንትና እያልኩኝ አንተ ግማሽ እድሜህን አንተ ሩብ እድሜህን በኩፍር አሳልፈሃልና አልቀበልህም ብዬ የምወነጅልና የምኮንን አይደለሁም። መጨረሻው ላይ ተሰባስባችሁ ወደ ትክክለኛው መስመር ከመጣችሁ በፈለጋችሁበት ቦታ ብትቆዩም እቀበላችኋለሁና ከፍርሃትና ተቅጣት አድናችኋለሁ ከሐዘንም አወጣችኋለሁ በላቸው ነው የሚለው። ይህ እንግዲህ የአላህን ቸርነትና ርኅራኄ አጉልቶ የሚያሳይ የሆነ አንቀጽ ነው ማለት ነው። ነቢያችንም በሐዲሳቸው አልእስላሙ የጁቡ ማቀብለህ አሉ። ከእስልምና በፊት የተለያዩ እምነቶች ውስጥ ወይም እምነት አልባ ሆኖ ቢቆይም እስልምናን በትክክሉ የተቀበለ ከሆነ አንድ ሰው ከዛ በፊት ያለውን እድሜውን ወደ ኋላ ተመልሶ ጌታ አይጠይቀውምና አይኮንነውም። ያለፈውን ሁሉ ይሰርዛልና እስልምና ስለተባለ በይመልክ እንግዲህ በተለያየ እምነት ውስጥ የቆዩት ሰዎች ወደ እስልምና ከመጡና ከገቡበት ዕለት ጀምረው አቋማቸውን ካስተካከሉ አላህ ባለፈው እድሜ እና ጥፋት እንደማይጠይቃቸው አረጋግጦ እንደሚቀበላቸውም ቃል ገባላቸው ማለት ነው። ይህን እንግዲህ ለሁሉም የሰው ልጆች ግብዣ ማድረጉ ነው። እና ይህንን የጌታ ችሮታና ጸጋ ለመቀበል የታደሉት የተወሰኑ ሲሆኑ፣ አብዛኛዎቹ ግን በዛው በነበረው አጓጉል አስተሳሰብና እምነታቸው በመባዘን ለዚህ ውጤት በቂ ሊሆኑ አልቻሉም ማለት ነው። ወይዘ አኸዝና ሚትሰአኩም ማለት እንደገና አሁንም ወደ በኒ እስራኤሎች ወቀሳ ተመለሰና በአንድ ወቅት ደግሞ እናንተ እስራኤላውያን ቃል ኪዳን ያዝንባችሁ መሆናችንንም አስታውሳቸው ይላል። እና በአንድ ወቅት አላህ ቃል አስገብቷችሁ ነበረ ብለህ ንገራቸው ማለት ነው። ወረፋና ፈውቀኩም ጡር እና ከበላያችሁ የሲና በረሃ ውስጥ የሚገኝ የሆነውን ተራራ በከተማችሁ ላይ አንስተን የደቀን መሆናችንንም እስቲ አስታውሳቸው ይላል። ይህ ደግሞ የሆነው ተውራትን እንደ መመሪያ እሰጣለሁኝ ብሎ ነቢዩላህ ሙሳን ቀጠሮ በያዘላቸው ወቅት ተውራትን አወረደላቸው እና ይህን ተውራትን ተቀብለው መጥተው ለህዝቦቹ ሲያነቡላቸውና ሲያስረዷቸው እኛ በዚህ መጽሐፍ መተዳደር አንችልም፣ በጣም ከባድ ከባድ የሆኑ ግዳጆችና መመሪያዎች አሉበትና ወይም ቀይረው ወይም ማሻሽለው እንጂ በዚህ መልክ እኛ አንስማማም ብለው ተቃወሙ ይባላል እስራኤሎቹ። ይህ ጊዜ ሰዎቹ አንቀበልም ኪታቡን አሉኝ፣ ምን ይሻለኛል ጌታ ብለው ለጌታቸው አቤቱታ አቀረቡ ሙሳ። ይህ ጊዜ ወደው ነው መጀመሪያ አምጣልን ብለው ሲያበቃ እንደገና አንቀበልም የሚሉት የቀበሌ ያረቀቀውና እንዲሁ ዝም ብሎ መሀይን ያጸደቀው አደረጉት እንደ እኔ የቀረብኩትን ህግ አንቀበልም የሚሉት እንዴት ነው? በግዳቸው ይቀበላሉ። ውሰድና አስቀምጥ እኔ የማረገውን አረጋለሁ አላቸውና ልክ እሳቸው ከተማው እንደደረሱ ያ ኪታቡ የወረደበትን ትልቅ ተራራ ከመሬት ነቀለና አላህ እንደ ዳመና በአየር ላይ እያግበሰበሰ አምጥቶ በከተማው ላይ እንደዚህ አንጠለጠለው ይባላል። ድንኳን አስመስሉ እና መላእክቶቹ ድምጻቸውን ከፍ አድርገው አሁን በነብዩላህ ሙሳ በኩል የመጣውን ተውራት እንደ መመሪያ አምናችሁ ትቀበላላችሁ ወይ? አንድ መልስ እንፈልጋለን፣ ወይ እንቀበላለን ወይ አንቀበልም በሉ አሏቸው። ይህ ጊዜ ቀጥ ብለው ሲያዩት በከተማው ላይ እንግዲህ ያ ተራራ ተንጠልጥሎ ሲያዩ ጊዜ አንቀበልም ካሉ እንደሚጨፈልቃቸው ስላመኑ ወዳውኑ በድንጋጤ ተርበድብተውና ተርበድብደው እንቀበላለን በማለት ቃል ገቡ። እንዳውም ጌታ ቀድሞ እንዳያጠፋቸው በመስጋት ሱጁድ ያደረጉ ይባላል ለተዋዙ። እንደ መሬት ላይ ተደፍተው ነው ቃሉን መልሱን የሰጡት እና በቀይ ጉንጫቸው መሬት ተመርኩዘው በግራ አይናቸው ወደ ላይ አጎርጠው እያዩ ጌታ እንቀበላለን እባክህ መልስልን በማለት ተማጸኑ ይባላል። እና ይህ ጊዜ ጋራው ወደ ነበረበት ቦታ አስመልሶ አስቀመጠው ማለት ነው። ከዛ በኋላ እንግዲህ በግዳቸው ሳይወዱ ይህንን ተውራትን ተቀበሉ። ይህንን ያደረግኩ መሆኔንም አስታውሳቸውና እስቲ ንገራቸው ይላል አላህ ስብሓነ ወተዓላ። ሁዱ ማ አተይናኩም ቢቁዋ የሰጠናችሁን የመመሪያ መጽሐፍ በንቃትና በትጋት ተቀበሉ፣ አለበለዚያ ዋጋችሁን ታገኛላችሁ ተባሉ። ወድኩሩ ማፊ ተቀበሉ ስላችሁ ደግሞ ጽሁፉን ወይም ሰሌዳውን ተቀብላችሁ ግድግዳ ላይ አንጠልጥሉት ማለት ሳይሆን በውስጡ የተዘገቡትን ቁም ነገሮች በጥሞና አንባችሁና ተረርታችሁ በስራ ላይ አውሉ፣ ለአለቁም ተጠቁን። ይህን ያደረጋችሁ እንደሆነ ከሚከተላችሁ መዘዝ ትድናላችሁና ታመልጣላችሁ፣ አለበለዚያ ዋጋችሁን ታገኛላችሁ የሚል አደገኛ ዛቻ አዋረቀባቸው ማለት ነው። ይህ ጊዜ ወዳውኑ ከመሞት መሰንበት በማለት ተቀበሉ። ግን ከልባቸው ስላልሆነ እንደገና መሽረክረካቸው አልቀረም፣ ደግሞ እየቆዩ ማለት ነው። ثم تولیتم من بعد ذلك ኪታቡን በግድ ተቀበላችሁ በኋላ እንደገና ደግሞ ቀስ በቀስ ያንን በኪታቡ ውስጥ የተዘገበውን ግዴታና የታዘዘውን ትእዛዝ ከመፈጸም ወደ ኋላ መንሸራተትና ማሸብሸብ ጀመራችሁ። ፈለውላ ፈድሉላሂ አለይኩም ወራህመቱሁ በአጠቃላይ የአላህ ጥሩፋትና ረህራዬው በእናንተ ላይ ባይኖር ኑሮ ለኩንቱም ሚነል ኻሲሪን እንደናንተ ጥፋትና ድርጊት ቢሆን ኑሮ በዚቹ በምድር ላይ የሚጠፉና የሚከስሩ ከሆኑት ህዝቦች ተሆኑ ነበረ። ዳሩ ግን እናንተ ደጋግማችሁ ብታጠፉም እኔ በእናንተ ላይ ጨክኜ የማልጨክን የትሩፋትና የርኅራኄ ባለቤት በመሆኔ እስካሁን ዘራችሁ በዚህ ምድር ላይ ሊቀጥል ቻለ እንጂ እንደናንተ አድራጎት ቢሆን ኖሮ በዚህ ምድር ላይ ዘራቸው ከጠፉ ሰዎች ተሆኑ ነበር በማለት እስቲ ንገራቸውና አስተውታቸው ይላል። እና ተውራትንም እንግዲህ በዚህ ሁሉ ግዳጅ ላይ ተጨንቀው ነው እንዲቀበሉ የተደረጉት እንጂ እንዲህ በሰላምና በቀላሉ አይደለም ማለት ነው። ወለቀዲ አሊምቱም الذين اعتدوا منكم في السبت كنانተ መካከል ደግሞ በቅዳሜ ዕለት ህግ የተላለፉና ጥፋት የፈጸሙትንም ሰዎች ታሪካቸውን ታውቃላችሁ እንደማትረሱት ተስፋ እናደርጋለን ባላችሁ ፈቁልና ለሁን ኩኑ ቂረደተን ኻቲኢን እና በቅዳሜ ዕለት ህግ ጥሰው ከስብ በመከሰባቸው ጌታቸውን አስቆጥተው የተዋረዳችሁ ድንጆሮ ሁኑ ያልናቸው ወገኖች ከናንተው መኖራቸውን ታውቃላችሁ ይሄም የሚረሳ አይደለም ባላችሁ ይላል። ይሄ ደግሞ በአንድ ወቅት እንደዚሁ ከሳምንቱ ቀናቶች አንዷን ቀን ለኢባዳ ብቻ እንድታደርጓ ተፈልጋለሁኝ አላቸው ባንዱ ነብይ አማካይነት ይባላል። የግዴ እሺ ብለው ተስማሙ። ታዲያ የትኛው ቀን ቢሆን ይሻላል አላቸው። እንደኔ ከሆነ አርብ ቀን ቢሆን እመርጥላችኋለሁ ጁሙአ አድርጉ የኢባዳ ቀን አላቸው። የግዴ መጨምር ጉሞች ናቸውና አይሆንም ጁሙአ አንስማማም አሉ። እንግዳ ሲላቸው ቅዳሜ ቢሆን ይሻላል ብዙም ርቀው ሳይሄዱ ብቻ ሰው ያላቸውና ለመስማት ማለት ነው። ለምን ቢሏቸው ይባላል አላህ ዓለምን መፍጠር የጀመረው እሁድ ቀን ነው አሉ። እና እሁድን ቅዳሜን ሰኞን ማክሰኞን ሮብን ሐሙስን አርብ ድረስ ስድስት ቀን ያው ፍጥረት ያያሚን እንደሚለው በሌላ ቦታ መፍጠሩን ሲቀጥል ከቆየ በኋላ ልክ አርብ ምሽት ላይ ጨረሰ ሁሉን ነገር አጠቃሉ አሉ። ቅዳሜ ቀን በጣም በስራ ላይ ደክሞ ሰንብቶ ስለነበረ ደክሞ ተኝቶ እንደተንጋሎ አረፍ አድርጎ ዋለ አሉ። እና እሱ ለረፍት የመረጣት ቀን ቅዳሜ ስለሆነች እኛም ያቺን ቀን ነው የምናደርጋት ብለው አረፉ። እንግዲህ በመሰረቱ ስድስት ቀን ዓለምን መፍጠሩ የተረጋገጠ ነው። እርግጥ ግን እነሱ እንደሚሉት ስድስት ቀን በስራ ተጠምዶ ስለቆየ የደከመው እና ያረፈ እንዳልሆነ አረጋግጧል በሌላ ቦታ። ወማ መሰና ሚልሁ ቢላል ስድስት ቀናት በተከታታይ ዓለምን ፈጥረን ታከናወን በኋላ ምንም አይነት ድክመትና መዛል አላጋጠመንም ይላል። እነሱ ግን እንደ ሰው አድርገው እንደ ደከመውና ቅዳሜ ቀን አርፎ እንደዋላ አድርገው ቅዳሜን የመረጡበትን ምክንያት ይህ ነው በማለት ለማስረዳት ሞከሩ። በዚህ እንግዲህ አድራጎታቸው ተቀየማቸውና በሉ እንግዳውስ እናንተ እንዳላችሁት ያው ቅዳሜ ቀን ይሁንላችሁ አላቸውና ሌላ ያላሰቡት አደጋ ውስጥ ሊያገባቸው ነው ማለት ነው። እና የሚኖሩት በባህር ዳርቻ ነበር። የኢኮኖሚ ዋና ገቢ ምንጫቸው አሳ ነበር ይባላል። አሳ ያጠመዱ ለጎረቤት ሀገር ያንን በማከፋፈል ነበር የሚኖሩት። አሁን ታዲያ እስከዛሬ በፈለጉት ቀን እዛ ባህር ዳር በሚሄዱ ጊዜ አሳውን እንደለባቸው ያፍሱ ነበር። አሁን ግን አላህ Subhanahu Wa Ta'ala እሱ የመረጠላቸውን ቀን ትተው የነሱን ቀን ስላመጡ በሩ በእናንተ ቀን እንግዲህ ይሁንላችሁ አላቸው። ከዛ በኋላ ምን አደረጋቸው? ከሳምንት እስከ ሳምንት ባሉት በስድስቱ ቀናቶች ውስጥ አሳ የሚባል ሁሉ በባህር ስር ተኝቶ ገብዛው እንዲጠፋ አደረገ። ቅዳሜ ቀን ሲሆን ግን ከያለበት ተጠራርቶ አሰፍፎ ባህሩ በማይታይበት መልክ እንደ ጭር ተነስንሶ ሲንሳፈፍና ሲዝናና እንዲውል አደረገ ማለት ነው። ይህ ጊዜ ኢብሊስ አጋጣሚውን ተጠቀመና እናንተ በችግር ታልቃላችሁ እንዴ? በዘዴ ይህንን አሳ ማደንና መጠቀም መቻል አለባችሁ ብሎ መከራቸው። እንዴት አይነት ዘዴ ሲላቸው ወይ ቅደዱ ትቦ ከፈቱ እና መስጊያ አድርጉለትና አርብ ማታ ያንን በሩን ትከፍቱለታላችሁ ውሃው በኃይል ወደ ዳገት ይዞት ይወጣል። ቅዳሜ ማታ ለእሁድ አጥቢያ ዘጋ ታረጉታላችሁ። ከዛ በኋላ እሁድ ሰኞ ማክሰኞ ማፈስ ነው ገደዛ ዳገት የገባውን አሳ ብሎ መከራቸው። ይህን ጥሩ ነው ብለው በመቀበልና የአላህን ትእዛዝ በመዳፈራቸው አላህ ተቆጣባቸውና ከለታት አንድ ቀን ድንጆሮዎች ሁኖ ብሎ በመርገሙ ከሰውነት ወደ ድንጆርነት እንዲለወጡ አድርጎ ቀጣቸውና ዋረዳቸው ይላል። ይህም ፈጃልና ነካለ ሊማ በይነ የደያ ወማ ከልፈሃ እና ይህችን እንግዲህ በቅዳሜ ዕለት የፈጸማችኋትን ወንጀል ምክንያት በማድረግ በዛ የመጣውን ቅጣት በጊዜው ለነበሩትና ከዛ ቀጥለው ለሚመጡትም ትውልዶች መቀጣጫ አደረግናት። እንደነገሌ ድንጆሮ ትሆናለች ፈርዶብሃል መሰል እየተባለ በጊዜው ለነበሩትም የጎረቤት ሀገር ህዝቦች እንደገና ከጊዜ በኋላ ለሚተኩና ለሚመጡትም ትውልዶች ብዙዎቹን ማስጠንቀቂያና መገሰጫ አድርገናታል ይህችን ድርጊት ይላል። ወመውዒዶተ ቢልሙተቂን አላህን ለሚፈሩ ሙእሚኖችም ቢሆን ወንጀል በፈጸሙ ቁጥር የአኸራ ቅጣት መጠበቅ ብቻ ሳይሆን አላህ ከፈለገ በዚህ ምድር ላይም የተለያዩ አደጋዎችን ሊያመጣ ይችላል ብለው እንዲገሰጡና እንዲመከሩ አደረግንበት ይላል። እና እንግዲህ በዚህ መልክ እናንተ በቅዳሜ ለትን የፈጸማችሁት ወንጀል ምን እንዳስከተለ ታውቃላችሁ። ታዲያ ይህን ሁሉ ጉድ ይዛችሁ ምንም ነገር እንዳላጠፋችሁ የምትናገሩት ማንን ለማታለል ሞክራችሁ ነው ይላል። እና ይህ እንግዲህ የቅዳሜ ሁለት ችግር አላህ ስብሓነሁ ወተዓላ ቀደም ሲል እንደተጠቀሰው በቅዳሜ ቀን ኢባዳ ብቻ እንዲያደርጉ እንጂ የዱንያ ስራ እንዳይሰሩ አዘዛቸው። በመሰረተ ሀሳቡ ከተስማሙ በኋላ ግን በቀን ምርጫው ከአላህ የተለየ ሀሳብ አቅርበው ቅዳሜ እንዲሆን ፈለጉ። ይህ ጊዜ ቅዳሜ ቀን የስራ ቀን እንዳይሆን ዒባዳ ብቻ እንዲያደርጉ ጀመሩት ማለት ነው። አላህ ግን ስብሓነ ወተዓላ እስከ ዛሬ በማንኛውም ቀን ያመጣላቸው የነበረውን የአሳ መንጋ ወደ ባህሩ ስር እንዲገባና እንዲተኛ አደረገ። ቅዳሜ ግን ማንም ስለማያቲ ነው በባህሩ ላይ እየተንሳፈፈ እንዲዝናና አደረገው ማለት ነው። ጎመጁ ስድስቱን ቀን ሁሉ አፋቸውን ከፍተው መረብ ቢዘረጉ መድኃኒት ቢረጩ አንድ ነገር የሚጨበጥ ጠፋ። ቅዳሜ ቀን ሲሆን ግን ውሃው አይታይም፣ እንደብቅ በላው ላይ ተነስምሶ ፀሐይ ሲሞቅ ይውላል። ለዚህ ተቸገሩ፣ ተጨነቁ እና በሀሳብ ተከፋፈሉ። ምን ይሻለናል ማለት ጀመሩ። ይህ ጊዜ አጋጣሚውን ተጠቀመና ኢብሊስ መጣላቸው። ሰው መስሎ በገሃድ ይባላል። እናንተ እንዲህ አይነት ችግር አጋጥማቸዋል ማለት ሰምቼ መጣሁኝ ይላል። እና መቼም እኔ እድሜ የቆየ ትልቅ ሰው በመሆኔ እድሜው የቆየ ሰው ብዙ ትምህርትን ያካብታልና ለችግራችሁ መፍትሄ ልሰጣችሁ መጣሁ ይላቸዋል። እነሱ ደግሞ ሰው መስሏቸው በጭንቀት ምን አይነት የተመረቀ ሰው መጣልን፣ እስቲ አባባ ታዲያ ምን ይሻለናል እያሉ አተፈተፉ ይባላል። ከሱ መመሪያ ሊቀበሉ እና ይሄማ ዘዴው ኑሮ በዘዴ ነው አይደለም አላቸው። መቼም ዱንያ በዘዴ ነው፣ ስለዚህ በስልት መጠቀም ትችላላችሁ። ቅዳሜ ቀን አትስሩ ተብላችኋል፣ ግን እናንተ በስራ ቀን ቦይ ትቀዳላችሁ። ከዚህ ከዋናው ባህር የሚገነጠል ሰፋፊ ቱቦ ወይም ትልቅ እንግዲህ ገድብ ታደርጉና ወደ ዳገት የሚያመራ ትልቅ ቀዳዳ ትከፍታላችሁ አላችሁ። እና በር ደግሞ ሳንቃ ትሰሩለታላችሁ። ያንን ሳንቃ ታዘጋጃችሁ ተገጠማችሁ በኋላ ይሄ በስራ ቀን ነው የሚሰራው። በስራ ቀን ወትሮም አልተከለከላችሁም፣ ግን ቅዳሜ ቀን ብቻ ስለሆነ አሳው የሚወጣው አሳው ቅዳሜ ቀን መጥቶ በሚሳፈፍበት ጊዜ ውሃው በአገንባሪ በተቀደደለት ቦይ እየተደነባ አሳውን ይዞ እንዲወርድ ታደርጋላችሁ። በሩን ቀስ አድርጋችሁ በጣታችሁ ትከፍቱለታላችሁ። ውሃው በኃይል እየያዘው ሲጓዝ ካደረና ከዋለ በኋላ ልክ ቅዳሜ ለእሁድ አጥቢያ ሲሆን ቀስ አድርጋችሁ በብትራችሁ ጫፍ ወይም በጣታችሁ በሯን ብቻ መለስ ታደርጋላችሁ። ወደ ታች የወረደ ውሃ እንደገና አሳውን ይዞ ተሄደ በኋላ እንዳይመለስ ትዘጉበታላችሁ። የበርን መክፈትና መዝጋት ይኸው ከቤታችሁ ስትወጡና ስትገቡ የገዛ በራችሁን ትከፍታላችሁ አይደለም እንዴ? እንደዛ ማለት ነው። ይሄ ስራ አይባልም። በዚህ መልክ እንግዲህ በዓሉም ሳይደፈር እናንተም ደግሞ ችግር ሳያጋጥማችሁ ዲንንም ዱንያንም ይዞ መጓዝ ይቻላል በማለት ይህ መመሪያ ይሰጣል። ይህ ጊዜ እነሱ ለሁለት ተከፈሉ። በጣም ኢማናቸው ጠንከር ያሉት ይሄ መክዴተ ሸይጣን መሆን አለበት አሉ። አላህን በዘዴ ማን ቀድሞ መጀመሪያ በቀጥታም ሆነ በተዘዋዋሪ ቅዳሜ እንዲያስከስቡ ተብለናል፣ ተስማምተናል። መከሰብ አንችልም፣ ይሄም ከስብ ነው፣ አላህ ይጣለናል፣ አይሆንም አሉ። አብዛኛዎቹ የዋሆችና ቂሎች ግን ይሄ ሰውየው እንዳለን ከስብ አይባልም፣ መንገዱን ቦዩን የምንቀደው በስራ ቀን ነው፣ በሩንም እንገጥመው በዛ ቀን ነው። አሁን ግን በሯን መክፈትና መዝጋት እንደ ስራ ስለማትቆጠር በይህ መልክ መጠቀም አለብን በማለት ለሁለት ተከፈሉ ማለት ነው። እና በሚከፈሉበት ጊዜ እንግዲያውስ እናንተ የምታመጡት በላ እኛንም እንዳያጫምረን አሉና እነዚህ ሙእሚኖቹ ሰፈራቸውን ከፈሉና በእጥር ገደቡት ይባላል። እና በየጊዜው እየሄዱ ግን እነሱን መምከር ጀመሩ። ተው ትጠፋላችሁ እናንተ ሰዎች፣ አረባካችሁ እያሉ ይመክሯቸዋል። እነዛ ደግሞ ይልቁንስ በችግር አትቆላ እንደኛ ብትጠቀም ይሻልሃል እያሉ እነሱን በበኩላቸው ዳዕዋቸውን ቀጠሉ ማለት ነው። በዚህ መካከል ሶስተኛ ቡድን ተፈጠረ። ሊመተዒዙነ ቀውመን ኢላ ሙሊኩሁም ወሙዓዚቡሁም ዓዛበን ሸዲዳ የሚል ማለት ነው። እና እነሱን ጧት ማታ እየሄዳችሁ ተው እያላችሁ እነሱ ጋር ምን አጨቃጨቃችሁ? አንድ ጊዜ አውቀው ገብተውበታል። አላህ ሊያጠፋቸው የፈለጋቸውን ሰዎች እናንተ በየጊዜው እየሄዳችሁ መጨቃጨቅ አያስፈልግም፣ አርፋችሁ አትቀመጡም እያሉ ዳዒዎችንና መካሪዎችን የሚያሳንፉ ተፈጠሩ ማለት ነው። እና በዚህ መልክ እንግዲህ እየቀጠሉ እያሉ ከዕለታት አንድ ቀን መሸና ሌሊቱን አላህ ስብሓነሁ ወተዓላ ኩኑ ቂረደተን ኻሲን የሚለውን አዋጅ አስተጋባባቸው። የጊዜ የተኙትም እንደተኙ የተቀመጡ እንደተቀመጡ ወደ ዝንጀሮነት ተለወጡ ይባላል። ጠዋት በሚነጋበት ጊዜ እነዛ የሙእሚኖቹ ሰፈር ተነስተው በራቸውን ሲከፍቱ እዛ ሰፈር ምንም አይነት ድምፅ የለም። ብቅ ብለው ሲመለከቱ የሚከፈት ቤት የለም። ጠጣለ የጊዜ ምን ሆኑ ብለው ቢጣሩ ድንጋይ ቢወረውሩ ምንም ነገር ጠፋ። ተደናግጠው ያው ዘመዶች በተሰቦች ስለነበሩ አንዱ አጎቱ፣ አባቱ፣ ወንድሙ፣ እህቱ፣ እናቱ አለ እየሄዱ በር ቢደበድቡ ማንም አይከፍትም። በር እየሰበሩ ሲገቡ ጊዜ ዝንጀሮ ሆነው አይናገሩ አይጋገሩ በአይናቸው ብቻ ሰዎችን ሲያዩ እየተቁለጨለጩ እንባቸው ብቻ መውረድ ሆነ። አያገሌ ተው ብለህ እንዲ ብለህ እንዲኩን አረፍ ይሏቸዋል። ይህ ጊዜ አንገቱን እንዲህ እየወዘወዘ ብቻ ማልቀስ ሆነ ይባላል። በዚህ መልክ እንግዲህ ለሶስት ቀናት ያህል ከቆዩ መቀጣጫ ከሆኑ በኋላ እንዳሉ ዘራቸውን አጠፋቸው። በዛው በዝንጀሮነት ሀለትም ሆነው ሊቀጥሉ አልቻሉም። ወዲያውኑ አላህ አጠፋቸው ይባላል። እና እንግዲህ በአሁኑ ጊዜ በአንዳንድ ሽዑዮች አስተሳሰብ የሰው ዘር ከዝንጀሮ ጋር ይገናኛል የሚለው ታሪክ ጋር አይዛመድም ያባላል። እነሱ የሚሉት መጀመሪያ ዝንጀሮ ነበር፣ ከዛ ቀስ በቀስ እየተሻሻለ ሰው ሆነ ነው የሚሉት እነዚህ ሽዑዮቹ። አላህ የሚለው ግን መጀመሪያ ሰው የነበሩትን ሰዎች በወንጀላቸው ሳቢያ ዝንጀሮ አደረግኳቸውና አዋረድኳቸው፣ ከዛም በኋላ ደግሞ ጠፍተዋል፣ ዘራቸው ሊቀጥል አልቻለም፣ በአሁኑ ጊዜ አይገኝም ማለት ነው። እና በዚህ መልክ እንግዲህ ዝንጀሮ ሆናችሁ የተዋረዳችሁት እናንተ አይደላችሁም እንዴ? ታዲያ ለማያውቃችሁ ሰው ተው ልትመስሉ እኛ እኮ ጥሩ ሰዎች ነን እያላችሁ የምታታልሉት እና የነዛን ሰዎች ታሪክ ረሳችሁ እንዴ ብለህ እስቲ ንገራቸውና አስታውሳቸው ይላል ነብዩ ማለት ነው። ፈጃአልናሃ ይችን መስሃ ማለትም ከሰውነት ወደ ዝንጀሮነት የመቀየርን ድርጊት ማለት ነው። ነካለን ሊማ በይነ የደሃ በጊዜዋ ለነበሩት ህዝቦች መቀጣጫ አደረግን። ያው ከነሱ ራቅ ብለው ለሚገኙት የሌላ ህብረተሰቦች እነሱ ድርጊት መቀጣጫና ማስጠንቀቂያ እንዲሆን ተደረገ ማለት ነው። ወማ ከልፋ ከዚህ ከድርጊቷ በኋላ ደግሞ ቀጥለው በተለያዩ ዘመናት ለሚመጡትና ለሚከተሉ ትውልዶችም በተመሳሳይ መልኩ መቀጣጫ አደረግናል። ወመውዒዘተን ሊልሙተቂን ለካዲዎቹ ብቻ ሳይሆንም እንደገና አላህን ለሚፈሩና ለአማኞች